ወይ ብለን ብንጠይቅ نعم አሉ። ከአራቱ መዝሐብ ሌላ ብዙ ዑለማዎች አሉ። ከነሱ የበለጡም ዑለማዎች ሊገኙ ይችላሉ። ግን እነዚህ አራት መዝሐቦች በአላህ ፍቃድ የዓለም በዓለም ያሉ ሙስሊሞች ከዛ ከሺ 400 ዓመት በፊት ጀምሮ እስካሁን ድረስ ጠቅላላ ኡመት መሐመድ ለነዚህ አራት መዝሐቦች ተቀብለዋል እና በእጅማዕ ስለተቀበላቸው አላህ ሲፈልገው ነው እነዚህ አራት መዝሐብ በጣም በከፍተኛ ደረጃ የኡመት መሐመድ መሪዎች ተብለው ይጠራሉ ማለት ነው። ስለዚህ እነዚህ አራት መዝሐቦች በፊቅህ በጣም የታወቁ ናቸው። አራቱም ብዙ ኺላፍ አላቸው በፊቅህ። ማንኛውም የፊቅህ ነገር ኺላፍ የሌለው የለም ወንድሞች። ግን ኺላፋቸው በግንዱ አይደለም። ለምሳሌ ሶላት ፈርድ ነው ፈርድ አይደለም በዚህ እንትን የላቸው። ያኒ አዛን ሱና ነው ሱና አይደለም በዚህ ኺላፍ የላቸው። በትላልቆቹ ግንዶች ምንም አይነት ኺላፍ የላቸው። ግን በትናንሾቹ ቅርንጫፎች እንደዚህ ኺላፍ አላቸው። ኺላፋቸው እንዲያውም ኺላፋቸው ረህማ ነው ይላሉ ዑለማዎቹ። نعم ረህማ ነው። ለምሳሌ የውዱ አደራረግ ባንድ አይነት ብቻ ቢሄድ ኖሮ ብዙ ሰው ይቸገር ነበር። ላኪን በዩ ብዙ አይነት የውዱ አደራረግ የሰላት አደራረግ ብዙ አይነት አለ ማለት ነው። እስቲ እንሂድ ወደ ሌላ እንዳንሄድ። نعم ከነሱ ሌላ ብዙ ዑለማዎችና አኢማዎች ነበሩ። ላኪን በአላህ ፍቃድ ሆኖ እነዚህ አራት በጣም ተቀባይነት አገኙ ማለት ነው። طيب من افضل الائمه الاربعه مرات يبلط ما نو بلن سنطيق كنزي ارات يبلط اغلي نو مالت بتام تلك جهلنتنا نور نو كنغالاچو ايبالم لمن مسالاچو يم ايبالو اندزي يم ايبالو مندنو እኛ ምን ነው ምንድነው ወንድሞች المذاهب الاربعه المذاهب الاربعه تفضيل من صحابي وغير الصحابي جائز صحابينا صحابي الهونه ነገር ማን ይበልጣል ብንል ይቻላል صحابي ይበልጣል ለምሳሌ عبد الله ابن عمر افضل من الشافعي من الحنبلي من المالكي من ابو حنيفه من كل العلماء كصحابه بحالا يمطو عند صحابي بلطال نعم كصحابينا كصحابي الهونه ما بلالط يتشالال لانه الصحابي افضل من كل ما وجد على وجه الارض بعد النبي صلى الله عليه وسلم. اما تفضيل بين امام وامام ليس لك دليل عنده كنزي ارات امام كن اغلي يبلطال مالت سدنت نو دليلم يلم انت راسه نو متابلالطاچو الله بيچا نو ميابلالطاچو ولا تزكوا انفسكم هو اعلم بمن اتقى عند سو اني بلطالله اغلي بلطال اغلك اغلي بلطال اتبلوا الله سبحانه وتعالى بيچا نو مياقو بلوال لكن صحابه كليلا اندميبلطو كن نبياچ صلى الله عليه وسلم نغرونال علماءوچم بمولو باند باند اف صحابي ከልጣል ተብለዋል። እሺ ለምንድን ነው የሚበልጠው? ምክንያቱም ነቢያችን ሰሃቢ ማን ነው? ሰሃቢ ማለት ነብሽንም ያየና እሳቸውን የተከተለ በእሳቸው አምኖ ነቢያችንን የተከተለና በአይናቸው ያዩት እሱም ያያቸው ምን ይባላል? ሰሃቢ። ለምንድን ነው ሱህባ የሚባል ማዕረግ የተሰጠው? ምክንያቱም ከነቢያችን ፊት የሚመነጨው ኑር ከፊታቸው የሚወጣው ብርሃን በዚህ ሰሃቢ ፊት ስላረፈ ሰሃቢ ተብለዋል። ተግባባን ወንድሞች? ለምሳሌ ሻፊዒ ሰሃቢ አይደሉም። ከ244 ዓመት ከነቢያችን በኋላ የመጡ ናቸው። ሻፊዒ ከ204 ዓመት በኋላ ሻፊዒ ተወለዱ ወይ መጡ። ስለዚህ የነቢያችን ፊት አላዩም። ኢዘን አንድ ተራ ሰሃቢ በል ዚና ያደረገው ሰሃቢ የሰረቀው ሰሃቢ ከነዚህ አራት አኢማ ይበልጣል። ምክንያቱም የነቢያችን ኑር في ثلاثي سلال الرفيع، هذه هي الصحبة والأفضلية. إذن صحابينا صحابي الهنو لما بلالت إتشلال إتشلال صحابي بلت أن لالن كندي أرات مذهبوش جن ما نمسو آكم الله بيتشانو مياكو. أوكي طيب، المذاهب الأربعة على الترتيب أما تأتشو لنقراتشو مجمّر يا إمتو بإدمي قفايا لمناتشو سيدنا أبو حنيفة سمانيا هجريانو يمتو يهي نبياتشن كمكة ودى مدينة هدوبت يهجرة أمت كذا سماني أمت قطرو نبي سيدنا أبو حنيفة تولدو كذا قطرو يمتو سيدنا مالك ناتشو مالك ابن آنس كأبو حنيفة قطرو يمتو كذا بوهالا كهولت موتو أمت بوهالا سيدنا الشافعي يمتو سوستن يادمو سيدنا أحمد بن حنبل بمجر الشاو يمتو الساشو. إذن كلمة كتلاتشو بإدمي مالتنو بامتاتاتشو أبو حنيفة ثم مالكي ثم الشافعي ثم أحمد بن حنبل نقري ببلتقة دلم لكن بإدمي أمتاتاتشو النزيه نجو. طيب، هل يجب تقليد مذهب عند سو اسلام مذهب مكة الألبتوي ياك أولد قمو من مسلم مذهب تكتلون وصلاة يمسكدو زكاة يمسكدو صيام النحج يمسكدو مذهب دينورو ياسفل لقال ياك وهنو شي الجواب لا قدتا دلم مذهب دينوره لكن يجوز مذهب دينوره يتشالال قن واجب دلم قن يبقى يتشالال سن الدمو بشرط نو لمثالي أنت من دنة والله إني مذهبي أبو حنيفة نو كالك بشرط أنا ونجي زنبلو عدلم شرط من دنة يا أبو حنيفة مذهب ستكتل تقوينا عند حديث لا أبو حنيفة يالدرس حديث ويب حديث صحيح ونو سيدرسه يا أبو حنيفة تتونا حديث تكتل عليه يهنو تلك شرط انجي أبو حنيفة كو بصلاة ندزيه بالوال. طيب رسول الله صلى الله عليه وسلم ذي بالوال سبال طيب مذهب يكو أبو حنيفة نو أي بالم يا نبيات شن حديث بيفاء في تلاك كتكمت يا أبو حنيفة نا يا شافعي هل تتولى ما يتنو لأنه أنت مأمور يتعززكو صلوا كما رأيتموني أصلي السجادين أيتاتشو سجدوا نونجي مذهب تكتله السجد على لوم نبيات صلى الله عليه وسلم قلت له هو النموش بتعم قلت يهون هنا جر إشي ممكن ياتهم وده أجر ستهرو بزوج شجر تاجني على شو سلم ذهاب سلمن دزي بزنهم تاجنيو. طيب سنة النكتل نعم سنة ومتكتلو إشي مذهب ينوره ما في مشكلة مذهب ينوره لكن سنة وبمحكل سنة كما تقله دمو مذهب تته سنة تكتل عليه لمن ممكن ياتهم يه أهون يمت عليه حديث شافعي يما يكو حديث لهون اتشلال هلوم أرادتو مذهبك أدلو مكو بمولو يا نبياتشن حديث كمليون بلاي حديث ياك ألو مالت أدلو من نزي أراد مذهب بتلي الإمام أبو حنيفة بعراق سلنبرو الإمام مالك بن أنس بمدينة سلنبرو بحديث درجة كمتان الإمام مالك يبلت حديث يوكو ساتشوناتشو لمن أبو حنيفة بس انفنتاتشو عدلم لكن عراق سلنبرو كمدينة ود عراق دمو ياندور من قد سلهوني بزو يا نبياتشن حديث يالدرساتشو يا عراق سوچالو كنسوم أبو حنيفة بزو أحاديث يالدرساتشو ناتشو إمام مالك قن يادقونا الميوم بمولو سياستمرو يوكويوت بمدينة بتشاد اللهم بنبيات جساس اللهم مسجد نو سلزي قناع صحابة نبرو تابعين نبرو حديثون يميت أتوتيا نبرو إمام مالك كمدينة واستسلهوني نققرات شو تكلالا بحديث نبري من ناقروت سلزي بتأمليو النتالي أبو حنيفة حديث كال درسات شو قمتو يهنو يلالو أو ما قمت كوال بإمام بمتنو حديثنا قرآن كال درسه أنت بقياس ልትሰጥ ትችላለህ አንተ አይደለም እኔ አይማ ነው ያልኩት على كل حال بالنسبة للسنة سنة نكتل على لهو كالك دمو إذا تعددت طيب هلت سنة قنيه لمسالي هلت سنة ستة قنيه يتونا متوسدو أهوني أبو حان أردت مذهب بقول طيب سنة هلت حديثة قنيه كنزي هلت حديث يتونا ميبلت أو بله أتتش لمانتي طيب يبايتن يونو متسراو تمام علماء منالو ሁለቱ ሐዲስ ያገኛቸው ትክክለኛ ሐዲስ صحيح ሐዲስ ከነቢያችን የመጡ ከሆነ አንድ ጊዜ በዚህ ተወስዳለህ አንድ ጊዜ በዚህ ተወስዳለህ አንድ ጊዜ በዚህ ሐዲስ ተሰራለህ ሌላ ጊዜ በዚህ ሐዲስ ተሰራለህ تمام يقول تارة هذا وتارة ذاك لانه كله من منبع من منبع واحد وهو نبينا محمد صلى الله عليه وسلم مثال لاستاذ وندموچ مثالي لمثالي صلاة ست سجد مجمّر يا نياد رقه الله أكبر بلا ست قبع دعاء الاستفتاح مبالا لي أرلم طيب من دنو دعاء الاستفتاح من يلال دعاء الاستفتاح لمثالي كنبيات شنية متألن سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا إله غيرك يه كنبيات شنية متأو حديث صحيح نبي عليه الصلاة والسلام قرآن سيكفتو يعني صلاة سيكفتو بزهل نبر طيب بل لا دمو يا نبي عليه حديث صحيح هنا ودمو عندن غزي نبي عليه سبحانك اللهم بحمدك تتهو ليلا دعاء رغو نبر صلاة سيكفتو من النبر اللهم باعد بيني وبين خطاياي كما بعدت بين المشرق والمغرب اللهم نقني من خطاياي كما ينقى الثوب الأبيض من الدنس اللهم اغسلني من خطاياي بالثلج والماء والبرد عندهم يهم النبر يهم دعاء عند زي النبر للا دمو سبحانك اللهم بحمدك يلو نبر نا هو لتنيو دعاء بتملكته اللهم باعد بيني وبين خطاياي بني النا بني وانجلوتش كما بعدت بين المشرق والمغرب يعني كونجل ونجل كمسرات لك مسراك ان مقرام ده تراراك او اندزي هادر جن يعني ودا معصية ودا زنب اندال كرب اللهم نقيني اصدان اللهم نقيني من خطاياي يعني ونجلوش اتبارك اصدان كما ينقى الثوب الابيض من الدنس አንዱ ነጭ የሆነው ልብስኮ አንዳንድ ቆሻሻ ጥቁር ቀይ ምናምን ሲደም ምናምን ሲነጥበው በኦሞና በባራኪና በክሎሮክስ አርገ እንደምታጸዳው እኔ ደግሞ ከወንጀሌ አጽዳኝ ይላል اللهم اغسلني من خطاياي بالثلج والماء والبرد بلو نبياتك صلى الله عليه وسلم دعاء درك نبر طيب من دنو من وسدو والله አንዱ ተወስዳለህ ሌላ ደሞ ሌላ ተወስዳለህ ሌላ ያኔ በሌላ ሰላት እንደፈለክ ከሁለቱም አንድ ጊዜ ይሄን ተወስዳለህ አንድ ጊዜ ይሄን ተወስዳለህ طيب هنا ممكن ناخذ ممكن تاخذ بهذا تارة وبهذا تارة قالوا كذا قتلوا من العلماء شو التعصب بالمذهب ممنوع بمذهب درك بالله يعني شافعيين كشافعي لا علاق يميلو يجه لنت ملكتنا وعلو وابو حنيفة احمد بن حنبل من اتفو مالكي من اتفو يعني لا انا شافعي لن بقى علاق شافعي كان هون مستقر لا علاق بله درك مالت بتقام يجه لنت ملكتنا وعلو يميل سوالو كأنك تقول مذهبي اقوى وافضل የኔ መዝሐብ ነው በጣም ጠንካራው የሌሎቹ ግን ደካማ ነው ማለት ነው አሉ። والتفضيل في كل شيء من امر الله ليس لنا والتعليق فيما لا يعنيك خطا بما جبه جبته يهبلطال يهشالال ينتن ينتن مالتو انت مجمريا የነዛ አራት አኢማ የእግራቸው የታጠቡበት እግራቸው አትሆን ማንተ የጥፍር እግራቸው ማተሆንም እነዛ ህይወታቸው በሙሉ 30 40 አመት በዕልም የለፉና ቁርአን የሐፈዙ ሌት ሌሊት የሚሰግዱ የነበሩ በጣም በጣም ህይወታቸው እድሜያቸው በሙሉ ለአላህ የሰጡ ሰዎች፣ አንተ ገና ቁርአን እንኳን በተጅዊድ የማትቀራ ሰላት እንኳን በሱናው በሙስተሐቡ በዋጅቡ በፈርዱ አከታትለህ የማትሰግደው ሰው እንዴት ይህ ይበልጣል እገሌ ይበልጣል የምትል ይህ መብት የለህም አሉ። ቃለ ዓለም አንዱ አሉ፣ ምክንያቱም በማያገባህ መግባት ወንድሞች ከስረህ ነው የምትወጣው። አንድ ቀን ምን አደረገ አሉ፣ አንድ ትልቅ ዓለም ነው ማሻአላህ፣ ያኒ ዓለም ከቢር ጅደን ዓለም በሙዚ በዚህ በኢራቅና በሱሪያ መካከል የነበረው ነው፣ ሁሉ ሰው ያውቀዋል። ከሀገሩ አፈር በአንዲት ትንሽ መንደር አሳረፈና ያቺ ገጠር ያሳረፈባት ድርቅ ያለች ነበረች። ዝናብ የለም፣ መሬቱ ደርቀዋል፣ እንስሶቹ ከስተዋል፣ ውሃ የሚጠጣ የለም፣ ደርቀዋል ነገሩ። እና ምን አላሉ እያለፈ ዝም ብሎ ነው በቃ እንደዚህ ቃል እንትኖ ይህቺ ገጠር እኮ ዝናብ ያስፈልጋት ነበር እኮ አለ። ቃል ማ አሕወጅ ሀዚህ ልቀሪያ ሊልመጠር ብሎ ተናግሮ ሄደ። ብዙ አተኩሮ አላየውም ይህ ንግግር። ላኪን አላህ ስብሓነ ወተዓላ ቅናት ያዘው። እንዴት ሰውየው በእኔ ጉዳይ ይገባል? ዝናብ የሚያስፈልጋት መሆኑንና የማያስፈልጋት መሆኑን እኔ የፈጠርኳት ነው የማውቀው ብሎ አላህ ስብሓነ ወተዓላ ተናደደበት ማለት ነው። ሰውየው እንግዲህ በእድሜው ሞተ። ሼኹ ከአስር አመት በኋላ አንድ የእሱ ተማሪ በህልም አየው። አሰላሙ አለይኩም ያ ሼክ፣ ከይፈ ሓሉከ አለው። ወላሂ አልሐምዱሊላህ፣ አላህ የኔን ወንጀል ሁሉ ቀፍሮ በረሕመቱ ጀና ትገባለህ አለኝ አለ። አለሙ ነው የሚለው ለተማሪው በህልም የሚያየው። ከዛ ተማሪው ምን አለው? ሼክ አለው፣ ለምንድን ነው ፊትህ የጠቆረ አለው። ፊቴን መጠቆሩ ተመልክተሃል እንዴ? ይታወቃል። አው መጀመሪያ ኮስተር ብለሃል፣ ሁለተኛ ፊቴ ደግሞ ጠቁሯል አለው። አለሙ ምን አለ? አንድ ችግር እኮ ገጠመብኝ አለ። ምንድን ነው ችግሩ? አንድ ቀን በአዱንያ በነበርኩበት ጊዜ ከሀገሬ ወደ አንድ አገር ስሄድ አንድ ገጠር አገኘሁና ደረቅ አገር ዝናብ የምትፈልግ ነበርና ይህች ገጠር እኮ ዝናብ ትፈልግ ነበር ብዬ ተናገርኩና አሁን አላህ እዚህ አስቆመኝ። በመንገድ ላይ ሲሄድ አስቁሙት፣ ይህን ጥያቄ ይመልስ። ምን አገባው እኔ የንቸው መሰጠት ያለባቸው ዝናብ መሰጠት የሌለባቸው መቀጣት ያለባቸው ረሕመት የሚፈልጉ የሚገባቸው እኔ ነው የማውቀው። እኔ እሱ ጣልቃ ገብቶ በማባው ይህ እኮ ውሃ ይፈልግ ነበር ይህ ገጠር ምናምን የሚለው ለምንድን ነው አለኝ። ለምንድን ነው እንደዚህ ያልከውና ይህን ጥያቄ መልስ አለኝና አስር አመት መልስ አጣሁለት። ለዚህ ነው ፊቴ የጠቆረ አለ። ሱብሓነላህ አልዓዚም። ኢዘን መን ተከለመ ፊማ ላ ያዕኒ፣ በማያስገባው በማያገባው ነገር የሚገባ ሰው ያኒ ምን አሉ ነቢያችን፣ ሚን ሑስኒ እስላሚ ልመርኢ፣ ጥሩ እስልምና አለው የሚባል አንድ ሰው እኮ ተርኩሁ ማላ ያዕኒ፣ በማያገባው የማይገባ ሰው እሱ ነው ጥሩ እስልምና አለው የተባለው አለ። ኢዘን እኛ አሁን አቡ ሐኒፋ ይበልጣሉ፣ ሻፊዓ ይበልጣሉ፣ የእኛ ስራ አይደለም። እነሱ ያመጡት ዕልም እየተከተልን ሱናውን መከተል እንሞክር። ጠይብ አንዱ ወንጀል ብዙ ወንጀል የሰራ ሰው ነበር እና በጣም ብዙ ወንጀል ነው የሰራው። አሁን አንዱ ዕልሚ አለኝ የሚለው የተዓለመ ሰው ነው። ምን አለው? ወላሂ ለን የግፊረ አላሁ ለካ አለው። አንተ ሰማይና መሬት በዘንብ በወንጀል ያጣበቅና መሬቱን ሙሉ ድፍድፍ አድርገ ዚናም አልተውክም፣ ሪባም አልተውክም። ያኒ እንዴት ብዙ መጥፎ ስራ የሰራኸው ወላህ አላህ አይቀፍርልህም አለው። እዚህ ላይ አላህ በጣም ተቆጣ። ቃለ ለሁ አላህ ስብሓነ ወተዓላ እኮ ነው አንተ ነህ አሁን እንደዚህ የምትለው በእኔ ስራ የፈለግኩት የሚቀፍር እኔ አይደለህም እንዴ? بلى لو الله سبحانه وتعالى لقد غفرت لهذا وأحبطت عملك يانت سرا يانت علم يانت عبادة هلو ترغرق كارجي بك أقول أدرغي والله يسوغن ونجلون أتبه جناس كبو والله أهم من تيال لهالو سبحان الله العظيم الله سبحانه وتعالى بسرا ومقبات مالت تلك أنا ميسمى والله سبحانه وتعالى. طيب إذا نحن نقول أئمتنا ولا نفضل أئمة وش أبو حنيفة الشافعية مالك حنبلنا من لو نجي قلي بلتالي قلي مذهبي بلتال أنلم. وإذا قرأت وتابعت كتب الأربعة يا أردت مذهب وش مصحفت بالتانب دمو تقرر ماله راسهن ومتسدبو واندموش يا أردت مصحفت بالتانبو والله راسهن تسدب ماله. لمن مسألاتشو إني لاسك أجوب مهكل درو إني مجمّريا مجلسة شمبرياض سجمّر مجمّريا حبشة مجلس يجمّرو إنيني يتقرنيامي هون يامارنيامي هون أصلا دعوة مبالي ألنبرم كاسيتي مبال ألنبرم سيدي مبال ألنبرم مجلس دعوة مبال النبرم إن سجمر مجمرة بسعود عربية أم أنتينو بملاو إثيوبيا نانتن بل بتأم كاسيتو شال نبروم دعوة النبرم بامارنيا بتقرنيا كاسيت سيدي منامن درو النبرم إن مجمرة مجلس سجمر برياض بزوس هو مت أن عند صوست متو مهال سو بتأم تك على مجلسو مسجدو أهون عندو نبر نالوت يت عند وندماتشن حبشا الزيه المجمرو عال انا نهيدنا نتعلم عالوت من على شو تاكال له تأبي تكونو اني اني بحبشا مجلس تنبرك كلمار اني كو أردت مذهب يفتفت كسو كونني على شو كيف عالوت أردت مذهب حنبلي شافعي مالك ولو فتفت ترقية ماركو تكونني ني إني دمو هون بحبشة بعرب إن داتولو دمو بحبشة تنبرك كيلم مارني بلو انبيع لاتشو متو نقارو ننا إش نان تكوش بلو أرفو عالكواتشو ليلا هولت يمي وداتشو سووش لا كلتنا ودا مسجد عمدتوت إني من اللبت يشيخو كتساسات ما انت تهرمو عالهالوت هي ولاتشو يدعوا سلطة تملكتاتشو يعني شيخو أنت أردت مذهب كفتفتك شيخو سيساسات أنت تمل سوال له إننا طرق إرداتان هنا أنه دالو تنا متوت ياك أنسيا متوت يني مجلس نقراتشو يني مجلس لك لمسالة عصر سقدن سيجمر عند ساعات حلقة العلم حلقة العلم من بالالي أهون دم التماروتنا أنت إن ابن جمال إن مسجد هجلين دميا استمراتشو يتجويد حلقة اللي أسرى مست هونو بزوح حلقة لنا إزاي سقبوت مت أنا عند حلقة قرآن سقبوت لنقرأت شو عندما تامنا لا شو تامنو سور قصار ألم ترى كيف فعل للا في قريش قل والله حرق لعذو مقرات أكاتو يأرات مذهبي فتفتكونو كرابيلوت أعوذ بالله سبر بر بر بر ردرقو قرآنو كذب ولا أفر سوي أرى ينو أرات مذهب يفتفت عالود مجلس بملك أوقعه توت عالكود بصبر بطرط أباي خلي يمر عالكود كذب ولا يني محاضرة سيسما سكتة تل سيسما سكتة تل عدس هنبت تقال لاتشو أسره لتأمت الزفتي هونو أسره لتأمت بسم الله بلو ألف بأ بلو نيجمرو لا أردت مذهب ولا قماش مذهب يلوم تبيت نويه نقر الله دلم إني اندزي يتماركو بشيخ فلان يتماركو يحانا فيه اتشارسكو يشافيه اتشارسكو يمي لو سو والله والله ازي اقر متو مجلس العلم ترى مجلس العلم سرعاتو يتيازي كتاب شيخ منامن يمين مارو انتن كقبع زيرو نمي حونو انا تماري اسره لتقامت كتمار بوهلا بوهلا إني انا السهل لتاندكن وندمي عالكوت انديت نوت مرتو والله والله استفيد انا لاني اسره ولت عمت كونني علي طيب أنا قال لا استوسه الكتاب أردت مذهبي فتفت كان اللي ينبركو قلت لنا ساق ساق ساق متبقى الحمد لله ساقي إني تفي إن دايسة أني فرا نبر ساق أنا الحمد لله لين والله الحمد لله تماري. طيب منالو مسلاتشو السيدنا الشافعي الإمام الشافعي منالو هلت سوى شالو لما مار يتشلوم هلت سوى لما مار بيلوم أيقباتشو الله يوفقاتشو إنما ناتشو المستحي والمتكبر زمبلو بقى يفرال إني إنتي تندي لما تأيك يفرال وده مجلس ما تقولش مالت يفرال النزيك وتمارو ناتشو إني إن هون اللي هو إني كم نام زبلو يافر أي مارم ولا تنيا دو موت إبتنيا أي مارم والنبي صلى الله عليه وسلم عند مثال ستو يقر ما تشوال صوص سوش متوالو نبياتشن صلى الله عليه وسلم بمياستمرو بات مجلس صوص سوش متو عندو والو بكا قربنا نبياتشن صلى الله عليه وسلم يالو بات بوتا إزاك قربو كساتشو غات أغالي كوچالي عندو دمو حياة يا زونا استحياء يعني بحياة النش راك بلو بأمستنيا وبسدسنيا بس تجربة كوش عليك حياة سلا يا زونو سوستنيا وقن مجلس دزي تملكتنا العجبو جربو ستو واتاك مسجد يا نبياتش مجلس كونو نبياتش صلى الله عليه وسلم منالو ألا أدلكم على هذه الثلاثة النزي سوستي يوم التوصل النسو لنقراتش واو قال مثل نعم أما الأول فأواه الله عندما ما بتقام يمجلس فكر يا زونا يتنفقق متو الزي في تيلاي سلقومي الله دم اكفرقو تقبلو عليه أما الثاني فاستحى عندما حياء يا زونا سون دا يفتر بلو راك بلو قوش عليه فاستحى منه الله اللهم دمو كسو حياة الرجال أما الثالث فأعرض الله عليه عندو قن بنكات جربون ستو هيدي الله دمو بتقام ناك أو كمجلس وراك أو بيت بتقام عدقنيانو. طيب مثل آخر نبيات صلى الله عليه وسلم مثالي ستو تلنقرات شون دموش وزناب سيزم بالي نبيات زناب سيزم زنابو بسوست نو ميارفو عليه بسوست بوتا نو ميارفو عندو لت علي مريت انا قدقواد تلك قدقواد يالو قدقوادو كزناب يزنبو اكف فارغو ازا ياسكمت اونا كزا يك ارياو يمندرو سوش يمتو كزا وها يك ادو يتقالو اوكي عندو يهنو تلك قدقواد هنا مالتي زك على ودتاج ودتاج زك سلالي زناب ياتراك منا كماتشنا يا اغريتون يا كتماون بمولو سومتو يتقال قالو هلتنيا تساتي على مريتنو زناب سي زنب اهليا بكلال قالو سوستنيا ترارانو زناب سي زنب لمليون امت زناب بزنب زنابو يفسوالو دتاج لمن تقترو بتئبت سلك أمنوالو سبحان الله يا أخي يا نبياتشن مساليكو مريتكو نمي ما يودكو تمر كتاج والو نموج بسط انتنا اللات زناب سي زنب تراراو من يادر قال زنابو تقبلو ودتاج ودتاج ودتاج نوم يفسو مكنياتهم تئبت نو كمريتو لاي كف بلو تقتروال وها أيزم هلتنياو كسوية شالي متواضع مالت تهتنيا سلومو مريتو نو سات بلو تهت بلو تنسلالي مريتو وهات اتو اهليا بكلال سوستنياو قنبت عام تهت يالو زك يالو لالله قدقوادو نو انا لهزبو بمولو وهات اتال سبحان الله العظيم علم دمون دزيه نو زك ابله كتكبل كو علماء وشن يا كبرك علموني يا كبرك شيخ بيسدبه شيخ بيمتاه شيخ بياكواشش اندزي الشي بله ጎንበስ ብለ ከተቀበልከው ዕልሙ በደም ስርህ ነው የሚገባው። እየተገተርክ ከሸህ ጋር እየተከራከርክ እየተነጫነጭክ እኔ እኮ እንደዚህ አለኝ እኔ እኮ አስተያየት አለኝ ይህ እኮ ትክክል ምናምን እያልክ ያኒ እየተንቀባረረ የሚማረው ሰው ሁሉ ጊዜ ከንቱ ነው አለው። ሱብሓነላህ አልዓዚም። ጠይብ፣ ከዛ ቀጥሎ ወቃሉ አልዕልሙ ሰላሳ። ሱብሓነላህ፣ ዑለማዎች ምናሉ? ዕልም እኮ ሶስት ክንድ ነው። ክንድ ምንድን ነው? በዚህ በእጅ ሽብር ምንድን ነው በአማርኛ? ክንድ በንትኑ ነው፣ በትልቁ እጅ ነው። በትንሹ እጅ ምንድን ነው? ስንዝር ነው የሚባለው። አይዋ ስንዝር። አልዕልሙ ተላታ ስንዝር አሉ። መን ተዓለመ ሽብር ተከበር። አንድ ስንዝር የተማረ ሰው በጣም ትዕቢተኛ ይሆናል። ይህ ነገር እኮ ልክ እኮ ነው ወንድሞች። አንድ እንስራ ወይም ቆርቆሮ ውሃ የሚይዘው ሶስት አራት ሱሙኒ ካስገባህለት ጭንጭ በቃ ሰው ይረብሻል። እንስራው እንደዚህ ስታንቀሳቅሰው ጭልጭልጭልጭል ያለ ሰው ይረብሻል። አይደለም እንዴ? እሺ፣ እንስራው ሙልት ስታረገው ደግሞ ብታንቀሳቅሰው ድምፅ አያስወጣም። የሞላ ሰው ቃሉ አልዕልሙ ثلاثة أشبار ዕልም እኮ ሶስት ስንዝር ነው። አንድ ስንዝር ዕልም የተማረው ትዕቢተኛ ነው የሚሆነው። ሁለት ስንዝር የተማረ ደግሞ በጣም ዝቅተኛና ሙተዋድዕ ነው የሚሆነው። ሶስት ስንዝር የተማረ ግን ያዕለሙ አነሁ ጃህል። ሁሉ ጊዜ ሙፍቲ ቢሆንም ዶክትሬት ዲግሪ ቢኖረውም በአቂዳ እኔ እኮ ገና አልተማርኩም ጃህል ነኝ እኔ እኮ ምን አውቃለሁ እያለ ሰውን ያስተምራል። ሰው ከሱ ይጠቀማል፣ ግን ገና እኮ የዕልሙ ግማሽ አልደረስንም እያለ ራሱን ዝቅ የሚያደርገው ሶስት ሽብር ሶስት ስንዝር የተማረ ነው። አልዑለማ የጀማ ማ የተከበሩን ዑለማ ማ የተከበሩን። ትንሽ ዕልም ያለው ያንጨለጭላል፣ ባዶ ደግሞ አሉ። ምንም አይነት ውዱእ እስቲ እንዴት ነው የምታደርገው ብትለው የማያቅ ከዑለማዎቹ ጋር ጆሮውን ጣል አድርጎ ከዑለማዎቹ ጋር እንትን የሚያርጋለኝ። ኢዘን አቁሉ ለኩም መን ተዓለመ ثلاثة أشبار ያዕለሙ አነሁ ልሳ ጃህል ጃህል ወዕለሙ አነ ሀዘ ልዕልም የእኽዋ ላ ያዕጢከ ላሁ ኢላ ሊመን ዕልሙ ሉ አይሰጥም ለሰው አላህ ስብሓነ ተዓላ ኢላ ሊመን ዩሕብሁ ወላሂ ሱመ ወላህ ዕልም አላህ ስብሓነ ተዓላ ለሚወደው ነው የሚሰጠው። ለሚወደው ነው፣ ለማይወደው ፍቅህና ዕልም አይሰጠውም። ለምን ትምላለህ አትሉኝም እንዴ? እምላለሁ፣ ምክንያቱም ነቢያችን እንደዚህ ስላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ዩሪድላሁ ያዕኒ መን ዩሒብሁ መን ዩሪድላሁ ኸይረን ዩፈቅሁ ፊዲን። አላህ የፈለገለትና የወደደው ዕልምና ተፍሲር ቁርአንና ተውሒድ ሁሉ ያስተምረዋል። ሐዲሱ ብንገለብጠው መን ላ ዩሪዱ ላሁ ብሂ ኸይረን አው አላህ ስብሓነ ወተዓላ የማይወደው ደግሞ ዕልምና ፊቅህ አይሰጠውም አሉ። ቃሉ ኢዛ ቀለብተ ልሐዲስ የኩኑ ላ የፍቀሁ መን የክረሁ ላህ ስብሓነ ወተዓላ። ጠይብ፣ አንዱ በመጅልሳችን እዚህ ሪያድ አንድ ሰው ለመነው፣ እንሂድ ባክ እዚህ ዕልም አለ እንተዓለም፣ እንሂድ ማለ እንተዓለም። ብዙ ጊዜ ነው የለመነውና በመጨረሻ አሸነፈውና እሺ እሄዳለሁ አለ። በመኪና አድርጎ ሁለቱም መጡ። ወላሂ የተገኘ ነው ምነግራችሁ። ፓርኪን ያደረጉ ይዘው ወደ መስጂድ ሲገባ፣ እዛ መስጂድ አጠገብ ሲደርስ እኮ ነው አረ እኔ ወደ ቤት መለሳለሁ አለው። ምን ነው አለው። እኔ እንጃ በቃ ወደ ቤት ሌላ ቀን ልምጣ፣ በቃ አሁን ልመለስ። እንዴ 10 ኪሎ ሜትር አምጥቼ አሁን ልመለስ? እባክህ እኔ ሰውነቴ ደስ አላለኝም፣ በቃ ኸሊኒ አሁን መስ ኢንሻአላህ በታክሲ ሄዳለሁ። አረ ተው ብለው አረ ተው ላ ከዛ ከመስጂዱ ደጃፍ 10 ኪሎ ሜትር በታክሲ ወደ ቤት ተመለሰ። አላህ አልፈለገም፣ በዛ ጠፋ። መጥቷ ምን ነካው? 300 400 የተማሩ خلاص الله አልፈለግለትም። አንድ ወንጀል ያደረገው አለ ወይም አንድ ነገር ከአላህ ጋር ያጣላው ነገር አለ ወላሂ አላህ አልፈለገለትም ተመለሰ እስካሁን ድረስ በጅህልነቱ እንትን እያለ ነው طيب وقالوا ደሞ ስለ ዒልም ሲናገሩ ምን አሉ كن عالما ወንድሞች ይህችን ነገር በጣም ትጠቅማለች ውሰዷል ዓለም ሁን አላህ ከፈለገልህ ዓለም ሁን አልቻልክም ኦኬ ኩን ሙተዓሊመን እዘን ተማሪ ሁን ዓለም ለመሆን ካልቻልክ ተማሪ ሁን አልቻልኩም ጠይብ ኩን ሙስተሚዐን ይዘህ መጽሐፍ ይዘህ በሸህ ቀርበህ ለመስማት ለመማር ካልፈለግክ ደሞ ሰሚ ሁን አድማጭ ያኒ አዳምጥ ዒልሙን አዳምጥ ቢገባህም ባይገባህም ስንት ሆኑ ሶስት አልቻልኩም ይላል ጠይብ ኩን ሙሒበን ዑለማዎቹና ዒልምን ውደድ ጣር የጉል ለክ አልቻልኩም ይህም አልቻልኩም አወር ፈላ ተኩን ኻሚሰን ፈተህለክ ቃሉ ዑለማዎቹ እነዚህ አራት ካልቻልክ አምስተኛ ከሆንክማ ጠፋህ አሉት ልትገማቸው ኩን ዓሊመን أو متعلما أو مستمعا أو محبا فلا تكن خامسا فتهلك بتأهم بتأهم أم مستنيا تفاتنو إيش يهن كالكوب هلا علم دموالو علمي أهون هت أتو شكو ياسكو هلا ندان لغان والله والله يا أخي بدن بسموني وندموش بدن بسموني ዝም ብላችሁ አሁን ኡስታዝ ፉላን ሼክ ፉላን ዳዒያ ፉላን የምትሉት እናንተ ነው የምትሰጡት ማዕርግ እናንተ ነው የምትሰጡት ያኒ ይህ ዓለም ነው ይህ ተማሪ ነው ይህ ኡስታዝ ነው የምትሉት ኬት ነው የሚመጣው ይሄ ነገር ያ ጀማ ወጣቶች አሉ እዚ ሪያድ አሉ ኢትዮጵያም አሉ ብዙ ገና እኮ ነው አንድ መጽሐፍ ሳይጨርስ ወይም ተንበርክኮ በአንድ ዓለም ለተወሰኑ ዓመታት ሳይማር ወይም ደግሞ እድሜው ከእድሜው እስቲ አንድ ሶስተኛ አንድ አራተኛ እድሜው በዕልም ላይ ሳያጠፋ ሁለት ዓመት አንድ ዓመት ትንሽ ከዛም መጽሐፍ ከዛም ከዛም ከዛም ከዛም ሼክ ከዛም ሼክ አጠራቅሞ ሙፍቲ ይሆናል ወላሂ ብዙ አሉ ብዙ ገጥሞናል ተገረምን ሳቅን መከርናቸው ብዙ ሰዎች ወጣቶች የት ነው የምትማረው ይሄን ማዕሃድ ጨርሻለሁ በእንትን በእንትን በእንትን በቃ خلاص ከዑለማዎቹ ላይ ሆኖ ዑለማዎቹን ሲሰድቡ ዑለማዎቹን ሲያቋሽሹ ያኒ ይገርማል በጣም ይገርማል ኢደን ተመርከቱ ወንድሞች ዑለማዎቹ ያስቀመጡት ነገር ምንድነው ለምሳሌ አንድ ወጣት መጥቶ ፈትዋ ሲሰጥ በጣም ያስፈራል والله እና የዒልሙን ደረጃ ሰባት ናቸው አሉ አንድ ሰው መስ ጀመር አሁን ለምሳሌ እናንተ ዒልሚ ወሰዳችሁ ናችሁ ተማሪዎች ናችሁ አይደለም ከፍተኛው ደረጃ ፈትዋ ለመስጠት ለመدرس ስትችሉ እነዚህ ሰባት ደረጃዎች መሸጋገር አለባችሁ ሰባት ስቴሽንስ አሉ ሰባት ደረጃዎች አሉ ሰባት መሐጣ አሉ እነዚህን ስታልፍ ነው አንተ ፈትዋ መስጠትና እንትን መስጠት የምትችለው ምንድናቸው እነዚህ ሰባት የዕልም ደረጃ ቃሉ አልእስቲማዕ መጀመሪያ ሰሚ መሆን አለበት በመጅልስ ላይ ቁጭ ብለህ ትሰማለህ ተመልከቱ ወንድሞች ትሰማለህ እንዴት ትሰማለህ አህያም እኮ ይሰማል ልክ እንደ አህያ ከኔ ጋር አላችሁ መጀመሪያው ትሰማለህ ያኒ በጆሮህ ድምፁን ትቀበላለህ ትሰማለህ እስቲማዕ ማለት በጆሮህ የሚባለውን ድምጽ ትቀበላለህ ባይገባኝስ ባይገባኝ ሰምተሃል እንላለን ኢደን መጀመሪያ አልእስቲማዕ ምክንያቱም ይህች ካልተገኘች ሌሎቹ ስድስት ሊገኙ አይችሉም ይገባችኋል ወንድሞች ወይስ ዝም ብዬ ነው የምለፈልፈው ለምሳሌ አሁን እኔ ለአንድ ሰዓት ሙሐደራ እሰጣለሁ አንዷ ቁጭ ብላ በቤትዋ አንድ ሰዓት ሰምታለች ምን እንላታለን ሰማች ሰምታለች ጠይብ ከሷ ጋር ቁጭ ብሎ አንድ ዘንጀሮ አለ እሱም ሰማ ሰማ እንላለን ነዓም ሰማ እሱም ሰማ አይጥም አለች ሰማች ድመትም አለች ሰማች ሴቲዋም ሰማች ወንዲዮም ሰሙ በዚህ ሰማ በሚለው በሙሉ አንድ ናቸው ምክንያቱም ጆሮ ቃል የሚመጣው ቃል ጆሮ የመጣ ሰሙት እሺ اذا መጀመሪያ ደረጃ الاستماع مسمات ማለት ነው ሁለተኛው ደረጃ الانصات እዚህ ላይ እንግዲህ እንስሳና ሰው ይለያያሉ الانصات ማለት የምትሰማው ነገር ለይተህ ሰውነህና አረብኛ ነው አማርኛ ነው ዲን ነው ሳይኮሎጂ ነው ጂኦግራፊ ነው መረዳት የመለያየትና የመረዳት ደረጃ ሲደርስ እንሳት ይባላል لذلك الله سبحانه وتعالى من قال واذا قرئ القران فاستمعوا له وانصتوا قران سيقرا مجمرا بجوراچو سموتنا كذا وسط اموراچو اسجبتاچو ترادوت بوت معناتنو اذا الاستماع مجمرا ሁለተኛ الانصات لطيقاچو الله ወንድሞች محاضራ ሲጨርስ ሰባቱም ጥቀስልኝ ለሃለው ተዘጋጁ اذا مجمرا الاستماع ሁለተኛ الانصات انصات ማለት የሰማው እንደሰው እንድትረዳው እንደሰው ውስጥ ምስጢሩ ላይ ገባህ ይችላል ግን አህያው አይገባው አንተ ግን ይህ ንግግር ብለህ ትለየዋለ አማርኛ ነው እንግሊዝኛ ነው ስለ ዲን ነው የሚናገረው ላ ስለ ጂኦግራፊ ነው ስለ ማቴማቲክስ ነው ብለህ ትለያለ ስንት ሆኑ ሁለት ሶስተኛ ደረጃ አልፈህም የሰማኸው የያዝከው ነገር እንድትረዳው ከሆነ አንተና ወፍ አንድ ናችሁ نعم الله سبحانه وتعالى كمثل الحمار يحمل اسفارا بلونا يتكساچو يهودوج مصحف تشكمو ايغباچو مصحفون من دميلو منم نغر ايغباچو سلازي ثالثنيا الفهم اندرستاندين اراتنيا يسمحو يقاطركونا ترغوم يغبا يتردحو العمل به بسو مسرات يا ايها الذين امنوا قوا انفسكم واهليكم نارا وقودها الناس والحجاره الى الله نا راساچوننا لجوچاچون كجهنم ارقوا استمرواچو جنان جهنمنا استمرواچو جنان ديغبو جهنم ندايغبو بلا الله سبحانه وتعالى سمحوا يه او تردحوا نعم بس الصرا انديت صرا له راسه ان ميسته ان لجوچن كجهنم تطبقاله سنتوني اراد الاستماع الانصات الفهم العمل به بتردحوا مسرات امستني قالوا الدعوه اليه يسمحونا يتردحونا انت بس يسرحوا الله بعززه مسرت كسرح ይህ ነገር ተሸክመህ ዳዕዋ አድርገህ ወደ ሰው ማድረስ አሁን እኔ እንደማደርገው ማለት ነው እኔም ምንድነው ማደርገው የሰማሁት ከሼኾች የተረዳሁት በሱ ሁሉም ባይሆንም በሱ በብዙ ነገር በሱ ያ የሰራሁበትና የተረዳሁት ነገር ከፍ አድርገም ጥቼ በፓልቶክ እና ወደ እናንተ ያደረስኩ ነኝ هذا يسمى الدعوه اليه سنتونو امست ስድስተኛ كيت علماءوش بيتشاي ميتشلوت نو النقد دارو النقد النقد مالت والله زيه بلوال اقلي علم دزيه بلوال قن كهولتهم يقلي علم نو تككل تلاله انديت حديثة متهو قرآن متهو يا علماء نققرة متهو يا عبد الله بن مسعونة متهو يا انتنا متهو يا انتنا متهو يهين مسرد جاوت اتشي بنزي مسرد جاوت سايو يقلي تبالو علم نو تككل تلاله نقد يبالالي نقد مالت ياندون شرح ويم ياندون تنش ادكمه ياندون تنكرى مارك قد انينا انتان ادلمي من نادرقوي اينا من ميادرقو تلالك علماء وچو بطام تلالك انقفة هون علماء وچو يا اقالي تككلنو يا اقالي تنش كسو دكم يالونو يميلوت نقد يبالال اذن استمعت انصت فهمت عملت به عملت دعوة إليه نقد النقد در سهل سباتن يعنى مجرشا ሙፍቲ ትሆናለህ፣ ፈትዋ ትሰጣለህ። አንድ ትልቅ ጥያቄ ልጠይቃችሁ ነኝ። አሁን እንግዲህ አንተ ሼክ ኢብራሂም እነዚህ ሰባት ደረጃዎች ጨርሰህ ፈትዋ ደርሰሃል? መልሱ አልደረስኩም፣ አልደረስኩም። በጣት የሚቆጠሩ ዑለማዎች ነው ይህን ቦታ የደረሱ። እንዴት ፈትዋ ትሰጣለህ? እኔ ራሴን እየጠየቅኩ ነው። እንዴት ፈትዋ ትሰጣለህ? ጥሩ ጥያቄ ነው ይህ ነገር። መልሱ ምን መሰላችሁ? እኔ ሙፍቲ ስለሆንኩ አይደለም ያኒ ፈትዋ የምሰጠው። ላ እኔ ከሀያ አመት በላይ ቁጥር ስፍር የሌላቸው ዑለማዎቹ ከደርሳቸው፣ ከመጽሐፋቸው፣ ከሙሐደራቸው፣ ከዳዕዋ ጥብቅ ብዬ ለስንት አመት የጠበቅኩ ሰው ስለሆንኩ የፈለገውን ጥያቄ አሁን ብትጠይቁኝ እገሌ ዓለም ተጠይቆ መልስ የሰጠውን ያውቀዋለሁ። ልብ በሉ ወንድሞች፣ የፈትዋ ደረጃ ደርሼ አይደለም። ማንም ዓለም እንዲያውም በኢትዮጵያ የለም፣ በመላው ኢትዮጵያ የፈትዋ ደረጃ የደረሰ የለም። በሳዑዲ አረቢያ 7 ነው 8 ሰዎች አሉ ብቻ። ሳዑዲ አረቢያ በዲናችን በቁርአን የምትሄደው አገር ነች። ላኪን 7 ነው 8 ናቸው መንግስቱ ለፈትዋ ፍቃድ የሰጣቸው አንጋፋ የሆኑ ከሰባ አመት በላይ እድሜያቸው የሆኑ የፈትዋ ደረጃ የደረሱ አሉ። እሺ طيب አንተ ለምንድነህ ብላችሁ ብትጠይቁኝ እኔ ደግሞ እነዚህ ዑለማዎቹ ከ25 አመት በላይ ተከታተየ ممكن እኔ እውነቴ ነው ያኔ በትንሹ ልንገራችሁ ከ10,000 በላይ ጥያቄ ተጠይቆ ፈትዋ ተሰጥቶ እነዚህ በሙሉ የሸመደድኩት ነኝ። ለምሳሌ ምን ይለኛል አንዱ ውዱ ያለው ሰው ብልቱ ከያዘ ውዱ ይፈርሳል ወይ አይፈርስም ይለኛል። ምንድነው ምለው 100 ጊዜ ከዑለማዎቹ ከሙ የሰማሁት አለ እሱ ነው ቁጭ ማረግለት። አንዳንድ ዑለማዎቹ ብልቱ ከያዘ ምንም አይነት ውዱ አይፈርስም አሉ። አንዳንድ ዑለማዎቹ ቀጥታ ውዱ ይፈርሳል አሉ። አንዳንድ ዑለማዎች ደግሞ ወይ ደግሞ ትክክለኛ የሆነው ይሄ ነው፣ በስሜት ብልቱን ከያዘ ወይም በስሜት የሴት ብልት ከያዘ ወይም በስሜት የማንኛውም ብልት ከያዘ ውዱኡ ይፈርሳል። በስሜት ካልሆነ ምን አይፈርስም የሚሉ ዑለማዎቹ ይሄ ነው። አሁን እኔ ይሄ ፈትዋ ስሰጥ ዑለማዎቹ ፈትዋ የሰጡበት ነው የምሰጠው። የኔ ስራ ምንድነው? በአማርኛ ትርጉሜ እሰጣቸዋለሁ። بس ይህ ነው አይደለም። እሺ ሪባ حرام ነው ብለዋል ዑለማዎቹ። ስለ ሪባ ብዙ ተናገሩዋል፣ ብዙ ተጠይቆ ብዙ መልሰዋል። ብዙ ከ10,000 በላይ ነው ጥያቄ፣ ከዛ በላይ እንዲያውም የሱ እጥፍ ሳይሆን አይቀርም ጥያቄዎች ፈትዋ የሰማሁትና ያነበብኩት እነሱ የሰጡት። ከዚህ ደው እናንተ ደግሞ ከዚህ ውጭ አትጠይቁ፣ የፈለገውን ጥያቄ አምጡ። ከተጠየቁት ጥያቄ አይወጣም። ከነሱ አምጥተን እንሰጣቸዋለን። ይህ ነው እሺ። እንግዲህ ወንድሞችና እህቶች العلم 7 درجات الاستماع الانصات الفهم العمل به الدعوة اليه النقد والافتاء እነዚህ የጨረሱ በጣም አላህ የመረጣቸው ዑለማዎች ናቸው። እሺ ولا يمكن ان تعرف الله الا بالعلم ابدا يالتعلم سو الله لما وقع يتشلم يا الله ما ننت الله من يفلقال من يسقطوال من يسدستوال منم اگر لتاقع تتشلم بعلم بتشانو ليلا يلم وندموج امطول لي ست ليلا مكرو ليلا امطو يتسمى هنا وندموج አለሁ ወይስ ተንቻለሁ? የተሰማ ሆነ? እሺ አምጡ። ካለ ዒልም አላህ ቀለሁ ማለት ዘበት ነው። በምንድን ነው የምታውቁ አላህ? አስማኢሂ ወሲፋቲሂ ባህሪያቱ ትልቅነቱ ስብሓንላህ አልዓዚም ዕልም ተዓልመህ ነው የአላህን ትልቅነት የጀሃነብ ጉዳይ የጀና ጉዳይ የምታውቀው ስትማር ብቻ ነው። ኢዘን አልዕልም ሁወ ባብ ኩሉ ኸይር የቁል ስብሓን ተዓላ ግልጽ በሆነው ተናግረዋል። አላህ ስብሓን ተዓላ ያልተዓለመ አላህን አይፈራም። ለምን አይፈራም? አላህን ስለማያውቀው። ተመልከቱ አላህ ምን ይላል። ኢነማ ማን ያስታውሳል? ኢነማ እሽ ያ ኢነማ እስትጻፉልኝ። ኢነማ ልሙእሚኑነ እኽወቱን ኢነማ ተምረናል ብዙ ጊዜ። ማን ሐስር ነዓም አዳቱ ሐስር አዳቱ ሐስር ማሻ አላህ መርየም ብንት ዕምራን ማሻ አላህ ሰላማት ያሻ አላህ ማሻ አላህ አዳቱ ሐስር ተማም ያዕኒ ከዚህ ሌላ የለም። አጥር ማለት ነው። አጥር አላህ አጥረዋል። ምንድን ነው? ኢነማ የኽሻ አላህ ምን ዒባድህ አልዑለማ። አላህ በቁርአን እንደዚህ አለ። አላህን የሚፈራ እኮ ብቻ ማን ነው? አላህ የሚያቅ ነው። ዑለማዎች ናቸው። ዑለማዎች ብቻ ናቸው አላህን የሚፈሩ፣ ምክንያቱም ስለሚያውቁት አለ። ይህ አላህ ምስክር ነው። አና አትከራከረኝ፣ ብትከራከረኝ ከባድ ጥፊ ነው የምሰጥህ። ለምን አንተና እኔን አይደለም የምትከራከረው፣ አላህን ነው የምትከራከረው። ኢነማ የኽሻ አላህ አላህን የሚፈራ እኮ ከባሮቼ አልዑለማ አለ። ስለሚያውቁ ነው። ቀይ በግ ስላረዱ አይደለም፣ ወይም ደግሞ ስሕር አድርጎ አይደለም። ስለተማሩ የአላህን ትልቅነትና ማንነት ስላወቁ እነሱ ነው የሚፈሩት፣ አላህን የሚፈሩት። طيب يقول بعض العلماء موت عالم عند عالم مموت له اسعد للشيطان من موت الف عند عالم يالهونو عند شي بموتو دس يلوال لا انتنو دس يلو عند عالم سيموت جن شيطان بتقام دس يلوال علي عند عالم بموت بتقام يدستال شيطان ሺ ሰው ቢሞቱ ግን ግድ የለው ፋንዲያ ናቸው በሙሉ ያልተዓለሙ። እሺ አንድ ዓለም እንደ ሺ ነው ያደረገው። ሸይጣን ራሱ እኮ ነው። نعم يقول العلم بدون ادب ضرره اكثر من نفعه ይህም አሉ ዑለማዎቹ። علم ادب የሌለው علم ጉዳቱ ከጥቅሙ ይበዛል። እውነት እኮ ነው ወንድሞች። يعني አደብ የሌለው እኔ አንድ ዓለም ነበሩ ድሮ ገና እድሜ 13 ዓመት በነበርኩበት ጊዜ የአቡ ሐኒፋ መዝሃብ እናጠና ነበር። እዛ ጊዜ ያኒ ቁርአን ግማሽ ቁርአን ሐፍዘን የአቡ ሐኒፋ መዝሃብ በጣም እንትን እናደርግ ነበር። ምን ይሉኝ ነበር ሁል ጊዜ? ያ ኢብራሂም ይሉኛል። نعم تعلم باب واحد من العلم عند بر يعلم عند باب تمار ثم تعلم 99 بابا من الأدب زت أنا زت أن يا أدب تمهرت تمارنا عند تمهرت يا علم تمهرت كتمارك النزا زت أن يا أدب علم ለዛ የተማርከው ዒልም ውበት ይሰጠዋል ይጠብቀዋል አሉ። አማ 99 ዒልም ተዓልመህ አደብ ከሌለ በጣም አደገኛ ነው። እንግዲህ ተመልከቱ። እኔ ድሮ ብያቸዋለሁና እንለፈው አልልም ለማስታወስ ያህል። ምክንያቱም በፓልቶክ ዓለም ሁሉ ጊዜ ለአስር ዓመት የተወሰኑ ሰዎች አይደሉም። አዳዲስ ይመጣሉ፣ ሌላ ይሄዳሉ፣ ሌላ ይመጣሉ፣ ሌላ ይሄዳሉ። ስለሆነ እኔ ድሮ ያስተማርኳችሁ ስለ አደብ አንድ ምሳሌ ልሰጣችሁ ነኝ። ምን አሉ? አንድ ሼህ 3 ተማሪዎች ያስተምር ነበር አሉ ዒልም። አሁን 3ቱም ዒልም ጨርሰዋል። 5 6 7 ዓመት ምናምን ተምረው የፊቅሁ ነው የተውሂድ ነው የምን ነው ሁሉ ጨርሰዋል። ሼኋቸው በጣም ደስ አላቸው። አንዱ ምን አለ? እኔ እንግዲህ አንድ ገጠር አለ፣ እዛ አንዲት ገጠር አለች፣ በጣም ስድ የሆነችው ገጠር፣ እዛ ሂጅ አስተምራለሁና ፍቃድ ስጡኝ አላቸው ለዓሊሙ። ዓሊሙ ምን አለው? እሺ ዕልምማ ጨርሰሃል፣ ግን ባበል አደብ የአደብ ባብ አለና እሱ እስከ ምትማር ትንሽ ሰብር አድርግ። የአደብ ባብ ስትጨርስ ከዕልሙ ጋር ይጠቅምሃልና ትሄዳለህ። ላላላ ጌታ፣ አሁን እኮ በቃ ዕልሙ እኮ እንደ ውሃ ነው የጠጣሁት፣ አሁን ይበቃል እኮ ዕልሙ እኮ መልተዋል። አሁን እንዴ ከሳቸው 8-9 ዓመት የተማርኩት ተዋሉት። ኧረ እባክህ መርቀው ይላኩኝ አሉ። ተዋሉት እና እምቢ አለ። በል ሂድ አሉት። ሰውየው ሄደ፣ በዛ ገጠር ገባ። መስሺ ሰላተል ፈጅር ከሰገዱ በኋላ ትልቅ ጋና መጡ፣ መጠጥ ጠጅ አመጡ የሚያሰክር። መስጊድ ውስጥ እኮ ነው፣ ጅህልነት እኮ የማያደርገው ነገር የለም ወንድሞች። ትልቅ ጋና መጡና ያሲን እየቀሩ ይህንትን ይጠጣሉ፣ መጠጥ በዚህ መጠጥ ይጠጣሉ፣ በዚህ ያሲን ይቀራሉ። ዝዝ ብለው ሰክረው ከመስጊድ ይወጣሉ። ሰውየው በቃ ጭንቅላቱ እንትን አለው፣ እንዴት እንደዚህ ይሆናል አለ። በሶስተኛው ቀን ነገራቸው፣ እናንተ ሰዎች ኺላፈ ሱና ሐራም የምታረጉት ኸምር እኮ ምናምን ብሎ ሲናገራቸው፣ ምን ነው ሰውየው እብድ ነው ምናምን አሉት። ተው አሉትና ላ ሐራም ምናምን አላቸው። ከመስጊድ ውጭ አወጡትና ርፍትትትትት አርገው ቅጥቅጥ አርገው አጥንቱን ሰብረው ሂድ አሉት። አንከስ እያለ አንከስ እያለ መጣ። እንግዲህ አንድ ወር ሁለት ወር ሶስት ወር ጨርሶ ይሆናል። በጣም ሩቅ ገጠር ነው። ሲመጣ ሁለተኛው ተማሪ አደብ እየተማረ ግማሽ ደርሰዋል። ያ ሲመጣ ሁለተኛው ምን አላቸው? ሼክዬ ነዓም፣ ይህ እኮ አደብ ሳይማር ስለሄደ እኮ ነው እግሩ ተሰብሮ የመጣ አደብ የለውም። እኔ ልሂድ አላቸው። አንተም ገና አልጨረስክም፣ ግማሽ ነው የደረስከውና አደብ ተማር አሉት። አደባ ከ የተማርኩት ይበቃኛል አለና ሂድ አሉት። ሄደ ገባ። በሸቀሱ ደግሞ ጥዋት አምጥተው አንድ እንስራ እንስራ ምለሊክ ምለሊክ ነው የምንለው በእንትኑ በትግርኛ ምንድ ነው ጠጅ የሚጥለ እንበለው እስቲ። አንድ ብርለ ብርለ ብርለ ሰጧቸው። እዛ ያሲን የቆሩ በመስጅዱ ዚዝ አድርጎ በቃ መስጊዱን ሲያገሙት በሸቀ ተናደደና ተናገራቸው። ለሱም ቅጥቅጥ አድርገው እግሩን ሰባብረው ላኩት ማለት ነው። እነዚህ ሁለት ሰዎች ደርሰው እስከሚመጡ 5-6 ወር ወሰዱና ሶስተኛው ዕልሙም ጨረሰ፣ የአደቡ ባብም ጨረሰ። ሼኹ አዘጋጁት፣ ለዳዕዋ አዘጋጁትና መርቀው ዱዓ አድርገው ሂድ አሉት። ሄደ። ደሴም መስጅድ ገባ። ሰላተል ፈጅር ከሰገዱ መጠጥ አመጡለት። መስጊዱ በመጠጥ ተጥለቅለቀዋል። እንግዲህ ሰውየው አደብ ተምረዋል። ምን አላቸው? ወንድሞች አላቸው፣ እኔ ሐኪም ስላየሁ እንትኑ በሽታ ስላለብኝ የልብ በሽታ ሐኪሙ መጠጥ እንዳትጠጣ ወተት ጠጣ አሉኝ እና ወተት ካላቸው አምጡልኝ አላቸው። አረ ለሼኹ ለሼኹ ተብለው ጣሆነው ወተት አመጡለትና ጥዋት ጥዋት ወተት እየጠጣ እነሱ መጠጥ እየጠጡ አንድ ሳምንት ሁለት ሳምንት ዝም ብሎ አያቸው። ወደዱት፣ በጣም ወደዱት። አሁን ታውቃለህ፣ ገጠር ነው። ያሲን ቀርተው ፈጅር ሰግደው መጠጡን ጠጥተው እየሰከሩ ሲሄዱ ሁሉም ወደ ግብርናው ነው የሚሄደው፣ ገበሬዎች ናቸው። ብቻው እዛ መስጂድ ይቀራል። ቀን ሲሆን ምሳ ያመጡለታል፣ ቡና ያመጡለታል፣ ምን ያ ብቻው። አሁን ከሁለት ሳምንት በኋላ አንድ ቀን ፈጅር ከሰገዱ በኋላ ምን አላቸው? ወንድሞች፣ እኔ ሀገራችሁ በጣም ወደድኩት፣ እናንተም ወዳችሁኛል። እና ግን አንድ ችግር አለብኝ። ምንድን ነው? እናንተ ወደ ግብርና ወደ እርሻ ስትኔ ብቻዬን ሆኜ እዛ ቁጭ እያልኩ በቃ እንትን ብሎኝ፣ ጠይ ምን ትፈልጋለህ? ልጆቻችሁን ስጡኝ፣ ላስተምርላችሁ ቁርአን። አላሁ አክበር አሉ። አምጡት አምጡት፣ 30-40-50-60 የሚሆኑ ልጆች ሰጡች። ሰውየው ሰብር አለው፣ አደብ አለው። ነቢያችን እስልምና ወደ እኛ ያደረሱት በ23 ዓመት ነው፣ በ23 ሰዓት አይደለም። እና ልጆቹን ሰበሰበና ብስሚላህ አራህማን አራሂም ሱረት አልፋቲሓ ፈሰረላቸው። እንደገና ሄደ ሄደ ሄደ ሱረት አልበቀራ ጀመረላቸው። ሄደ ሄደ ሄደ ሄደ አንድ አመት ጨረሰ። የት ደረሰ? ኢነማ ልኸምሩ ወልመይሲሩ ወልአዝላሙ ወልርጅሱ ምን አመል ሸይጣን ፈጅተኒቡሁ። እዚች አያ ደረሰ። ልጆቹ እየተማሩ ወደ ቤተሰቦቻቸው ይሄዳሉ። ባባ ማማ ናም ዛሬ እኮ የተማርነው አልሐምዱሊላሂ ረቢል ዓለሚን አላህ ምስጋና ይድረሰው አርራህማን አርራሂም በጣም ሩህሩህና አዛኝ ሆኖ ብሎ ልጆቹ አባቶቻቸውና እናታቸውን ያስተምራሉ። ሱረት አልበቀራ ተጀመረ ተማም الف لام ميم ذلك الكتاب هدو يستمرالو كذا بوحالا عند امت منامن سي درس ازاچ ايا درسو انما الخمر والميسر والاظلام والانصاب الرجس من عمل الشيطان قمارنا متت مسكرنا يمنامن منامن يميبالو كو يا شيطان ساتشو الله بتام نو ميقطاباچونا تشوت يميلو ايا درسه ልክ እንደ ለማዳቸው ህፃኖች ሄደው አስተማሩ። አባቶች ግራ ገባቸው። ማን ነው እንደዚህ? አረ ቁርአን ነው። እስካሁን ድረስ ተሰሙት የነበረሽ ቁርአን ነው ሼኹ አይደለም። የውላችሁ ሱረት አልበቀራ እዚህ ደረሰ ሲሉ ሁሉም ተሰባሰቡና እኛ ለካ ስተት ያለ ነው ጋኖቹና መጠጦቹ አምጥተው አፈሰሱት። አገሩ ሰላህ ፈሰላህ ሰላት በሰላት ንጽህ ንጽህ በቃ ንጹህ አገር ሆናሉ። ግን ስንት ወሰደበት? አንድ አመት፣ ሁለት አመት፣ ሶስት አመት በሰብር ለዚህ። ስለዚህ አደብና ሰብር የሌለው ለመማር ማይችልም ሊያስተምር ማይችልም። طيب ከዛ በኋላ እንግዲህ ስለ ዑለማዎች ነው የምናገረው። ጨርሻለሁ እኔ። የመጨረሻው ግን ምን አሉ? ፈትዋ ስትሰጥ አሉ ፈትዋ ስትሰጥ በጣም ህክማ ያስፈልጋል አሉ። ጥበብ ያስፈልጋል፣ ስልት ያስፈልጋል፣ ጥሩ መንገድ ያስፈልጋል። ፈትዋ ስትሰጥ ዱብ አርገ የሰው ጭንቅላት አትበጥብጣሉ። እና ለምሳሌ እኔ ምሳሌ ልስጣችሁ። አንድ ሰው አለ በእንትኑ በታቢዒን ጊዜ ነው ከነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የመጡ ታቢዎች በእነሱ ጊዜ ነው አንድ ሰው ህልማየና ጥርሶቹ በሙሉ ሲፈርሱ ህልማየ ጥርሶቹ በሙሉ ወለቁ። ከዛ በኋላ ወደ አንድ ዓለም ነው ብሎ ወደ አንድ ዓለም ሄደና ረባ ከዛሬ ህልማየው ምንድነው ያየው? ጥርሶቹ በሙሉ ወለቁ አለ። አኡዙ ቢላህ አለው ዓለሙ ላ ሐውለ ወላ ቁወተ ኢላ ቢላህ። ምን ነው ጥርሶቹ በሙሉ መውለቅ ማለት? ልጆቹ በሙሉ ሊሞቱ ነው። አሁን የአቡ አኒስ ያሰላማት ያፈላጎቶችን አንድ ዓለም መጥቶ ሰባት ልጆቹ በሙሉ ሊሞቱ ነው ቢልህ ትወዳለህ? ታዝናለህ? ትቆጣለህ? ትበሳጫለህ? አይደለም እንዴ? እንደዚህ ሲለው ሰውየው አለቀሰ። ው ያለው ከቤቱ ወጣና ሲሄድ ምን ነው አሉት። ረ እንደዚህ ህልማይቼ ልጆቹ ሊሞቱ ነው አለኝ። ረ አንተ ለምን እንደዚህ ትሄዳለህ? ኢብን ሲሪን ሙሐመድ ኢብን ሲሪን የሚባለው ታላቁ ዶክተር ጠቢብ ህልም የሚፈታ እዛ ለለህና ጠይቀዋል። እዛ ሲሄድ መስጊድ ላይ ያገኙትና ሰውየው ይጠይቀዋል። ያብነ ስሪ ነአም እንደዚህ እኮ ህልም አይቻለሁና ጥርሶችን ወለቀዋለሁ እንደዚህ። አው አላህ አላህ ሲወድሃለው አላህ በጣም ነው የሚወድሃለው። እንዴት አንተ ልጆች የልጅ ልጆች የልጅ ልጅ ልጆች ሳታይ አትሞት ማለው? መልሱ እኮ እሱ ነው ወንድሞች፣ መልሱ እሱ ነው። ግን ቸኮላት አደረገለት በላይ። ልጆችህ የልጅ ልጆችህ የልጅ ልጅ ልጆችህ ሳታይ አትሞትም። ምን ማለት ነው? ልጆቹ ሊሞቱ ነው፣ የልጅ ልጆቹ ሊሞቱ ነው፣ የልጅ ልጅ ልጆቹ ሊሞቱ ነው። እሱ እድሜው 120 130 ሊደርስ ነው፣ መጨረሻ ነው የሚሞተው። መልሱ እሱ ነው ራሱ። ልጆቹ ሊሞቱ ነው ማለት ነው። ላኪን በሌላ እንትን አድርጎ ደስ አለው። እኔ ልጆችን ሁሉም ላይ ነኝ። አው እድሜ ሊረዝም ነው። አው አልሐምዱሊላህ ብሎ ሄደ። እና የፈትዋ ራሱ የፈትዋ አሰጣጥ አገባቡ በጣም በጣም በጣም አስፈላጊ ነው እንላለን። ይህን ካልኩ ይበቃኛል ወንድሞች። ጥያቄ ካላችሁ እንጠያየቅ፣ አለበዚያ አሁን ምንድን ነው የሚጀምረው? ስለ ሰላት ስለ ውዱ ስለ ስትንጃ ስለሚጀምር እዚህ ከገባሁ ባህሩ ነውና በባህሩ ውስጥ ገብተን እንዳንቀር እዚህ ይበቃናል ዛሬ። ማይክ ለእናንተ ጥያቄ ካላችሁ